وصيات صلاة المتمين إمام أحمد مطعم سكرسة وصلاة تذكر نوائد التميم من شك أن الله تشوم تتكسوال. وقال الشيخ تقي الدين أيضا العلم بالتواتر أن النبي صلى الله عليه وسلم إنما كان يصلي في السفر ركعتين فترقى قمية ركعت قتنا قرب نور نبي مسافر هنا فولت ركعة بلاي أسأل فون قال سجدنا معنا وكذا أبو بكر وعمر بعده. وهذا يدل على أن الركعتين ولت ركعة وشافضوله كما عليه الجماهير العلماء ولت ركعة بسنة ومسألة مسجد فسنة وطوارة تلك المسجد يتشالنا ومعنا فمزاد طرات معنا ما يؤخذ من الحديث في رواية منه وزجوا التمر وبنور واحد مشروعية قصر الصلاة الرباعية في السفر إلى ركعتين فعلى رد ركعة ونقصص صلاتك خارات ودولة ما كلبسوا يتفترنا يتوجدنا ومعنا. ثانيا أن القصر هو سنة النبي صلى الله عليه وسلم رباعية كل مسافر ما ساتروا يا نبي عليه الصلاة والسلام لم دينه وسنة خلفاء الراشدين في أسفارهم عندهم يتكتل أنيام الرئيس تكتل مكتل وشاتهم لما جهنا ومعنا. ثالثا أن القصر عام في سفر الحج والجهاد وكل سفر طاعة قصر دموا بهلم سفر لي يميمة أنا قرنا ومعنا فمع سياة سفر بستكر بانلو بحج بجهاد فنقرين بوانا من قريب شار يهجو بوانا بزو علي يجب باسو قصر ما رجب فكر الله تعالى معنا. وقد الحق العلماء والأسفار المباحة إنها مشروعي هون سفر وشلاي رخصة متفق عليه في هون متأخرات علماء الجموع مباحة هون سفر جزاو يفكر إلى اللمان. قال النووي رحمه الله ذهب الجمهور إلى أنه يجوز القصر في كل سفر مباح مع شيئا قالوا أنا بستكر لعبادة سفر بايوان بمباح سفر قصر فكدا وبعضهم لم يجد القصر في سفر المعصية للوجه دموع سفروا لا وانجل تبروا يقوانا يفزوا من درقوا فالزاينة كزولي قصر يفكد يملان لمن وانجلين وانجلوا برتا مالتين يعمل اكتال الناس ولا تم قصر مالك تفكد اتحال كتب على يهو يالتون قرطور نغمد مالت يوان على النا لو انجلين شدمات هاي السبتن بين الشمال. والصحيح أن رخصة عامة يستوي فيها كل أحد كما ترجع أقوياً تفكر أن يو من يو مسافر ونسو بسفر لا يسكن لدرس الله يستوي رخصة ما نملك مواجهة لو أنجلك وانا يميكواد وانجلو يتأيك بطال أهم كن رخصة لو أنجل أن يو هنا من نفس سكالمة تدرس سو تنستو ما أكمد على إذكب فامن لا تحرج واسعان داله مالكي فإنه لما كان السفر مدينة المشكة هنا تمر الصوى يمتعو وزنياو لمن مقوازو لمن مقوازو يكرنا وزنيا إليك موالي أموال يتشكر علي شكولال كملوا أقوانا والله ما شاء يمتعلك فلخص لهم في نفس الصلاة إن صلاة متنس ومنهم تدكمو مفرس يتفكر اللت فلن يجكمو بيتشانا ومعنا. وإذا زالت المشكة بكتال العدو لكن هذا مو يجهر سفر كهونا زفر ودمو ثلاث كارا مجهر لإن يسكتل كهونا شانه ويكبر المالك يعني خفف عنهم بعض الصلاة أيضا يعني أهنم عزر بج أمر قتل رخصة مكتل على النا هاركعتين مفتات شيء مورد بسجان فجهر كبير صلاة الراكب يمنى صلاة الخائف وإن صلاة الطالب فما ذلك هو إتلاه بصلاة الشهر مالكم نابا عند هنيته معانا هنيته بفكر الهمتا يسهل دون كل رخصة استهال السفر لا يجعل بزهم لا يرمو بقزو لا آمن استهب دفر سبت فمستقر قزية ثلاثة مطيحة تكاني لأن الفتاة كتزمها صلاة متو تراش اللب لين عند شكرو كبزات مكان نسوي الشهر مالكم عند ركعة بالجمس قلت شلاك أردت ركام اسكري نبدر عبدهن لا تكبوها لكتوات جهنو فاتا يفتهم سلجة عن كتر ركام لما اسكت فاتا تنشكاقين فزاج فتكم تشلال لهم عنه ተከትባ ተደውኖ አላህ አክበር ስለና ሁለት ግዴታ ተቃርገ አንድ ረካማ ሰላመት ይችላል ማለት ነው። እንዲሁም ጸላት ያሳድድሃል ሶላት ወክቱ ሶል ያልፍት ይችላል ያንንም ይየርክ ይተጓዝ መስገድ ይችላል በፈረስም ላይ ሆነ በእግርም ሆነ ማን ሚያ አድርገ ይየሩት ማን ይያሳድድክም እንደዛው ጸላትህን የሚያመልጥ ከሆነ ከምሰግር ድረስ ፋምሉት ይሄዳል ካልክ ሶላቱን ሊያመልጥ ነው ሁለቱም ሊያመልጡ ከሆነ ስግደቱንም ጸላቱንም ባንድ ማካተት ይችላል ተብሏል ማለት ነው። እነዚህ ሁሉ እንግዲህ ሰማዓተል እስላምን ያሳያል። እስላም ወጅባቶች በሚጋፉ ጊዜ አንዱን ማስቀደም ሌላውን ማዘግየት የሚቻልበት ጊዜ ካለ ግን ተከተሉን ጠብቀን ተጠቀማለን። ሁለቱም ጊዜ የማይሰጡ ከሆነ ግን ሁለቱንም ከናንሳታቸው ይችላል። ምክንያቱም ዒባዳ ነው እና በዛኛውም በዚህኛውም ዒባዳ እንዳያመልጥ ማለት ነው። ወልአህሰኑ አን የብቃ አላ ኢጥላቂሂ ስለዚህ ሩክሳ የሚባል ነገር ሰበብ እስካለ ድረስ ሩክሳውም አብሮ ሊኖር ይችላል። ዑዝሩ እስተከበደ ድረስ ሩክሳውም ይጨምራል ማለት ነው። ፈየተረኸሱ ቢኩሊ ማ ዩሰሚየ ሰፈራ አማ ተቂዱ ቢሙደቲ ሙዐየና። አንዳንዶቹ ፉቅሃዎች አንድ ሰው ቀስር ማድረግ የሚችለው ይህን ያህል ጊዜ የሚያስጉዝ ከሆነ ነው የሚል ገደብ ይሰጡታል። ያ ገደብ መስጠቱ አስተማማኝ ማስረጃ የለም ማለት ነው። የተለያዩ ሀዲሶችን በመመርኮዝ ሁሎቹ አንድ ቀን ሙሉ የሚያስጉዝ ከሆነ ይላሉ፣ ሌሎቹ ሁለት ቀን ሙሉ፣ ሌሎቹ ሶስት ቀን ሙሉ ሙሉ እያሉ በተለያየ ክላፋት በየመዛሂቡ ማለት ነው። ይሄ መለያየታቸው ምንድን ነው የሚያሳየው? ቁርጥ ያለ ነገር አለመኖሩ ነው ማለት ነው። በሻሪያው ቁርጥ ያለ ግልጽ ነገር ይህን ያህል ጊዜ የሚያስጉዝ ከሆነ ቢባል ኑሮ ከዛ እነሱም ሊለያዩ አይችሉም ነበረ ማለት ነው። ስለዚህ ነብዩ በተለያየ ጉዞ ቀስር አድርገዋል። ያ ጉዟቸው ደግሞ አንዳንዱ በጣም ረጅም ሆኗል። እስከ ወር ድረስ የተጓዙበት አለ። ለምሳሌ ተብቁ የሄዱበት ጊዜ 15 ቀን የተጓዙበት አለ። እንዲሁም ሳምንት የተጓዙበት አለ። 3 ቀን የተጓዙበት አለ። 2 ቀንም የተጓዙበት አለ። በእነዚህ ሁሉ አንድ ቀንም የተጓዙበት አለ። የመጨረሻው አጭሩ የሚናው ጉዳይ ነው ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ለዑምራ መጡ። ሱላሐጅ መጡ። ለሐጅተል ወዳ መካ ሲገቡ የመካ ሰዎች ነዋሪ ናቸው። እሳቸው ጋር በሚሰግዱ ጊዜ አቲሙ ሶላተኩም ፈኢና ቀውሙን ሰፍሩን የሚል መግለጫ ሰጡ። እኛ ከመዲና ስለመጣን ሙሳፊሮችንን ቀስሎ ነው የምንሰግደው። አገሬዎች እዚህ መካ ያላችሁ እኛ ጋር እንዳታሰላምቱ፣ እኛ ስናሰላምት ተነሳችሁ ሙሉ ብለው ትዕዛዝ ሰጡ ማለት ነው። እንዲህ እያሉ ቆዩና አንድ ሶስት ቀን መካ ላይ ከዛ ተርዊያ ወጡ ማለት ነው። በስምንተኛው ቀን ሀጅ ተጀመረ። ሀጅ ሲጀመር ያው ጠዋት ተነስተው ወደ ሚና መሄድ ነበረባቸው። እነሱም የመካም ሰው አብሮ ሄደ ማለት ነው። ልክ ከዛ ሚና እንደደረሱ አቲሙ ሶላተኩም ፈኢና ቀውሙን ሰፍሩን የሚለው መግለጫ ተሰረዘ ማለት ነው። የመካም ሰው ሚና ላይ ሁለት ረካ መስገድ ጀመረ ነብዩ ጋር ማለት ነው። ያን ነገር እንግዲህ እያዩት ነው፣ እያወቁት ነው። ስለዚህ ሚና እንግዲህ የአንድ ቀን ሰፈር ሊባል አይቻል፣ የግማሽ ቀን ሰፈር ሊባል አይቻል፣ የሩብ ቀን ሰፈር ሊባል አይቻል። ምሳሌ የአንድ ሰዓት ጉዞ ነው። ምናልባት የዛ ጊዜ መንገድ ስለሌለ ነፈቆች ስለሌሉ መቆረቆች ጎራ ለጎራ ከሄደ ሁለት ሰዓት ሊወስድ ይችላል። እና ያን ያህል እንግዲህ ተጉዘው ሚና ላይ የመካ ሰዎች ሙሉ መባላቸው ከቀረ ሙሳፊር ሆኑ ማለት ነው። እነሱም እንደ ሰፈር ተቆጠረላቸው። ከዛም አረፋ ሄዱ፣ ሙዝደሊፋም ተመለሱ። በዚህ ሁሉ ጉዟቸው የመካ ሰዎች ሙሉ አልተባሉ። ይሄ እንግዲህ አረፋም ቢሆን የአንድ ቀን ወይም የግማሽ ቀን ጉዞ ሊባል አይቻልም እና ባለ ሶስት ቀን፣ ባለ አራት ቀን፣ ባለ ሳምንት የሚለው ሁሉ ማስረጃ በዚህ ወድቋል ማለት ነው። ስለዚህ ሰፈር የሚባለው አዳ ነው ማለት ነው። በባህል ነው የሚለካው። አንድ ሰው ትንሽ የሚያደክም ራቅ ያለ ጉዞ ካደረገ ሙሳፊር ነኝ ብሎ ሊናገር የሚያስችለው ከሆነ ቀስር ማድረግ ይቻላል የሚለው አማካይ ሆኗል ማለት ነው። እንደገና ሩሷ ነው። ሩሷ ነገር ተሽዲ አያስፈልገውም። አላህ እያቀለለልህ አንተ የተለያየ ምክንያት እየፈጠርክ ማክረር አይገባም ማለት ነው። አማ ተቂዱ ቢሙደቲ ሙዐየነት ነው ቢፈራሲኸ መህዱዳ፣ ይህን ያህል ቀን የሚያስጉዝ ወይም ይህን ያህል ኪሎ ሜትር እየተባለ የሚሰጠው ፈለም የስቡት ፊሸይ፣ ከማስረጃ አኳያ ይህን ነገር የሚያረጋግጥ የለም። قال شيخ الإسلام ابن تيمية رحمه الله: السفر لم يحد إلا بحجه الشارع. يسفر متأن رخصة مستة وإن أهل الكسين ورونه يميره شارع أروسنه وليس له حد في اللغة. فقوان قوان من دزاو إلم سفر مالت جزو مالتنو سلازي جزو يمبالو مني أهل الكسين ورنو يميره قوان قوان دقوان قوان تدب على ستو سلازي مني ونال فيرجع فيه إلى ما يعرفه الناس ويعتادونه. ناس وجه سفر نو قلو يمي كمتو تنقر كوانا يمولا لمانا እኔ መንገድ ላይ ቆይቼ ደክሞኛል የሚያሰኝ ነገር ከሆነ ያንደ ሰፈር ይቆጠራል ማለት ነው። ሰማካና እንደውም ሰፈሩን ፈሆ ሰፈር ና አካባቢ ሰዎች መንገድ ላይ ነን መንገድ በጉዞ ላይ ነን የሚሉ ብለው ይናገሩ የሚያስችል ከሆነ ያንደ ሰፈር ይቆጠራል ማለት ነው። ከከተማ ከወጣ ማለት ነው። ከተማ ስካልወጣ ድረስ ያው በከተማ ውስጥ ያለው ሰው ከተማውን ቢሰፋ በከተማ ውስጥ ስለሆነ መሳፍር ነው ሊላ ይችላል። ከከተማ ከወጣ ግን የተወሰነ ርቀት አለች ያጭሩ ሰፈር እስከተባለች ድረስ ሊሆን ይችላል ማለት ነው።